ምዕራፍ 3 ክፍል 5 ምስያ። ምስያ ዘይቤ አንድን ሐሳብ፣ ድርጊት፣ ሁኔታ፣ ባህሪ ወይም ተፈጥሮ በባህሪም ሆነ በቅርጽ ተመሳሳይ ይሆናል ተብሎ የተገመተን ነገር አብሮ በማምጣት የፊተኛው የኋለኛውን ይበልጥ እንዲያጎላውና እንዲያደምቀው ለማድረግ የሚገባ ነው። ጠዋት ብትታይም ፀሐይ ከፍ ብላ የማታ የማታ እርሷ ማሽቆልቁላ አይቀርም መጥለቋ አይቀርም መውረዷ ብርሃኗን ሰውራ ከአይን መጋረዷ ሰውንም ስናየው ሳለ በሕይወቱ እሸት ነው ለጋ ነው በወጣትነቱ በጠዋቱ ጉዞ ምንም ቢበረታ አይቀርም መድከሙ ሲመሽ ወደ ማታ። በዚህ ግጥም በመጀመሪያዎቹ አራት ስንኞች የፀሐይ ማለዳ መውጣትና ምሽት ላይ መጥለቅን የተገለጸው ማለዳ የደመቀችው ፀሐይ ምሽት ሲቃረብ ኃይሏንና ድምቀቷ እየቀነሰ እንደሚሄድና ይህም የማይቀር ተፈጥሯዊ ክንዋኔ መሆኑ ተገልጿል። የገጣሚው ዋነኛ ዓላማ ይህን የታወቀ ጉዳይ ለመናገር አይደለም። ምስጢሩ ዋነኛው ዓላማ በተከታዮቹ አራት ስንኞች የቀረበው የሰው ሕይወት ሂደት ነው። ገጣሚው ሰው ሁሌ ለጋ፣ ሁሌ ብርቱ፣ ሁሌ ወጣት ወይም ጠንካራ ሆኖ አይቆይም። እድሜው እየጨመረ በሄደ ቁጥር እየደከመና እየወደቀ ይሄዳል ነው የሚለው። ይህ ደግሞ አይቀሬ መሆኑን ገጣሚው በመረጠው የተፈጥሮ ገጽታ ከፍ አድርጎና አጠንክሮ ተናግሮታል። በሚቀጥለው ምሳሌ ደግሞ ሰይፉ መታፈሪያ በምስያ ዘይቤ የሰውን ባህሪ አንድ ዘለላ ያሳያል። ተወው አትነካካው፣ ሻማ ነው ብለህን ሰው እንደሚያስበው ሻማ ማለት ሞቅ ሞቅ አርገው በሳት የሚያፍተለትሉት ምናልባት ሊሰጡት ልዩ ገጽ ልዩ ቅርጽ እንደ መሰላቸው ብቻ እንዲማሰባቸው ያሳዝናል። በጣም ያሳዝናል። እጅግ በጣም ያሳዝናል። እስቲ የዋንተው አሁንም አሁን ብትነካካው አበባህን ከጓሮ ያለውን ምን ይሆናል? ለእኔ እንደሚመስለኝ ጥውልግ ይላል፣ ራሱን ይደፋል። መነካካትህን ደግሞ ብትቀጥል ደርቆ ይሰበራል። እና ጠልቀህ ብታስበው እንደዚያ ማለት ነው። ሰው ከአበባ ምን ለየው ብለኸው እና ባክህን ተው አትነካካው። ምክንያቱም ኋላ ይመረራል፣ በጣም ይመረራል፣ እጅግ በጣም ይመረራል እና ይሰበር ይሆናል። አበባ እጅ አይወድም። አሁንም አሁንም ሲነካኩት ይጠወልጋል፣ ያቀረቅራል፣ ራሱን ይደፋና ይጠነዝላል። ቆይቶም ይወድቃል። ከጠወለገ ከጠነዘለ ደግሞ ድምቀቱ ውበቱ ተበላሸ ማለት ነው። መዓዛውም ይጠፋና ተራ ቅጠል ይሆናል። ይህንን የአበባ ሁኔታ በምስያ አብሮ በማምጣት ነው ገጣሚው በመጨረሻዎቹ ዘጠኝ መስመሮች የገለጸውን ዋነኛ ሐሳቡን ያስተላለፈው። የሰውን ባህሪ አንድ መልክ ሲበዛበት ሲደጋገምበት መመረርን ሰውን በሆነ ባልሆነው የጨቀጨቁት እንደሆነ የጎነታተሉት እንደሆነ ይመረዋል። ሰው ጭንቅ አይችልምና ከነዘነዙት ካስመረሩት ልክ አበባው እንደሆነው ይሆናል ነው የሚለው ገጣሚው። የተሻለው እየደጋገሙ አለመጨቅጨቅ፣ በነገር አለመጎንተል መሆኑን በዘይቤው ገልጿል። ለተጨማሪ ምሳሌ ተከታዩን የከበደ ሚካኤልን ግጥም ይመለከቷል። አበባ ስታምር ቀለሟ ሲወዛ ታበላሻታለች ጨካኟ ጢንዚዛ። በአንድ ሰው ላይ ሲያዩ አንድ መልካም ነገር ምቀኞች በቶሎ ለማጥፋት ለማጥቆር ተመልካችን ሁሉ ብላሽ ነው ሲያሰኙ ተክተው ይሰራሉ እንቅልፍ የማይተኙ። ተምሳሌት። የተምሳሌት ዋነኛ ባህሪ ውክልና ነው። አንድ ተጨባጭ ነገር፣ ቦታ ወይም ድርጊት ሌላ ነገር በመቆም ያንን የሚወክለውን ነገር ወይም ጉዳይ አጉልቶና አድምቆ ያሳያል። ተምሳሌታዊ አቀራረብ ሐሳብን በትዕምርት ወክሎ የማቅረብ ወይም ለነገሮች ተምሳሌታዊ ባህሪና ትርጉም ማጎናጸፍ ነው። ገጣሚው በቃላት ኃይል መፍጠር የሚፈልገውን ምስል ምስሉም ጎልቶ የሚጠራውን ጉዳይ ተምሳሌቱ እንዲቀናጅና የጠበቀ ጥምረት እንዲኖራቸው ያደርጋል። አንድ ነገር የሌላ ነገር ተምሳሌት ነው ሲባል የሚወከለው ነገር በዋናው ምትክ ገብቷል ማለት ነው። ይህ ብቻ ሳይሆን የተወከለው ሐሳብ በወካዩ ይገኛል ማለት ነው። ተምሳሌት በአንድ ቃል፣ በአንድ አረግ፣ አረፍተ ነገር ወይም በሙሉ ግጥሙ ሊከሰት ይችላል። ተምሳሌት ይዘትን ለማብራራት ተቀባይነትና ማራኪነት እንዲኖረው ለማድረግ ጎልቶ የማይታየውን ወይም ደቃቃውን ለማጉላትና ለማተለቅ የሚጠቅም ዘይቤ ነው። ተምሳሌት ለአንድ ግጥም አያሌ ፍቺ ገጽታዎችን የመስጠት አቅምና ላቅ ያለ ግመቺነት አለው። ገጣሚያን ለሐሳባቸው ማንጸባረቂያ የፈጠራ ችሎታቸውንና የግል ምርጫቸውን በመመርኮዝ ተምሳሌቶችን ያበጃሉ። እንደየገጣሚው ስል ምልከታ የተለያዩ ተምሳሌቶች ሊኖሩ ቢችሉም አይነታቸው ከሶስት አያልፍም። ሰዎች ስለ አንዳንድ ነገሮች፣ ድርጊቶችና እንቅስቃሴያቸው ያሏቸው አመለካከቶች ተመሳሳይነት ስለማያጡ በብዙ ቦታዎች እነዚህን የሚወክሉ ተምሳሌቶች አንድ አይነትና ወይም ተቀራራቢነት ይኖራቸዋል። ለምሳሌ ለፍቅር፣ ለሐዘን፣ ለደስታ፣ ለጥላቻና ለተለያዩ የተፈጥሮ ገጽታዎች የሚሰጡ ትርጓሜዎችና ተምሳሌቶች ተቀራራቢነት ያሳያሉ። አንደኛው የተምሳሌት አይነት ሁለንተናዊ የሚባለው ነው። አበባን ለፍቅርና ለውበት፣ ጨለማን ለድንቁርናና ለመጥፎ አጋጣሚ፣ ወርቅን ለውድና ለክቡር ነገር፣ ውሃን ከክፉ ስራ ለመንጻት ለመታደስ፣ ተራራን ለማይጋፉት ከፍተኛ ኃይል ተምሳሌት ማድረግ የተለመደ ነው። እንዲሁም የፀሐይን መውጣት ለመታደስ፣ እንደገና ለመፈጠር፣ ለነጻነት፣ እሳትን ለጥፋት ለመከራ፣ እርግብን ለሰላም መወከል ዓለም አቀፋዊ ልምድ መሆኑ ይነገራል። እንዲህ ያሉት ሁለንተናዊ ተምሳሌቶች የሚባሉት ናቸው። በስፋት የሚታወቁ በመሆናቸውም በስነ ግጥም ውስጥ ሲገኙ ፍቻቸውን ለመረዳት አዳጋች አይሆንም። ሁለተኛው የተምሳሌት አይነት ተለምዷዊ የሚባለው ነው። ይህ በአንድ ማህበረሰብ ወግና ልማድ እንዲሁም የአኗኗር ስርዓትና ህይወታዊ ገጠመኝ መሰረትነት የሚፈጠር ነው። በዚህ ምድብ ውስጥ የሚገኙ ተምሳሌቶች በማህበረሰብ ውስጥ ለረጅም ጊዜ ኖሩ፣ ህዝቡ በቀላሉ የሚያውቃቸውና በልማዳዊ ስምምነት የተቀበላቸው ናቸው። እንዲህ ያሉት ተምሳሌቶች የማህበረሰቡን አሻራ ይዘው የሚፈጠሩ በመሆናቸው ለልማዱና ለባህሉ ባይተዋር የሆነ ሰው በውል ሊረዳቸው አይችልም። ለምሳሌ በኢትዮጵያ በአብዛኛው ክፍል ጥቁር ልብስ ሐዘንን፣ ነጭ ደግሞ ደስታን ይወክላል። በህንዶች ደግሞ የሐዘንና የትካዜ ምልክት ሆኖ የሚያገለግለው ነጭ ልብስ እንደሆነ ይነገራል። ተለምዷዊ ተምሳሌቶች ከሁለንተናውያኑ ጋር ሲነጻጸሩ ለመረዳት ትንሽ ከበድ ይላሉ። ሶስተኛው አይነት ተምሳሌት ግላዊ የሚባለው ነው። ይህ በደራሲው ምልከታና ምናብ ለነገሮች የተለየ ፍቺ ለመስጠት የሚፈጠር ሲሆን የደራሲው አሻራ ለህይወትና ለተፈጥሮ ያለው አተያይ የሚንጸባረቅበት ነው። ውክልናውን ተረድቶ የቅኔውን ምስጢር ለመፍታት ጥልቅ ምርመራን ይጠይቃል። ገጣሚው የፈጠረው ውክልና ለምን እንደሆነ ከላይ በሚታዩ ሁኔታዎች ብቻ ማወቅ አዳጋች ከመሆኑም በላይ አንዳንዴ ደራሲው ባላሰበው መንገድ መሄድም ሊያጋጥም ይችላል። ለምሳሌ በሚከተለው ግጥም ውስጥ ገጣሚው ነብርን ለምን ተምሳሌት አድርጎ እንደተጠቀመበት ቁርጥ ያለ አንድ መልስ ለማግኘት አስቸጋሪ ነው። ነብሬ ለመደች፣ ዓለምን ያላየች፣ ዓለም ያላወቀች፣ ብቻ በልቶ መኖር፣ ብቻ በልቶ መኛት፣ ህይወቷን ያጠረች፣ የሴት ወገን ሆና ገና ሴት ያልሆነች፣ የአባት የእናቷን ቅርስ አጥብቃ የያዘች፣ ወንድ ሲስቅላት ግንባር የቋጠረች፣ በቁጣ ግልምጫ ሐሞት ያስፈሰሰች፣ በወግ ታጨችና በክብር ተድራ ቤቷ እንደገባች፣ ከሰዎች ጋር ውላ ከሰዎች ተጫውታ፣ እጸ በለስ በላች ሁሉንም አወቀች፣ ወንድ አፈር አፈር ሲል በአይን መጥራት ያዘች፣ እሰይ ነቃችልኝ ነብሬ ለመደች። ተምሳሌት ዘይቤን ይበልጥ ለማወቅ የሚከተሉትን ግጥሞች እናጢን። መሰላል። መሰላል ለመውጣት አለው ትልቅ ብልሃት፣ የላዩን ጨብጦ የታቹን ረግጦ ወደ ላይ መመልከት፣ እጆቹን ዘርግቶ በኃይል መንጠራራት፣ ጨብጦ መጎተት የላዩን፣ ላዩ ታች እንዲሆን አንድ ባንድ እየረገጡ መሰላል የወጡ ብልሆች የማይጣደፉ ሞልቷል በያፋፉ፣ ዘርግተው የጨበጡትን መርገጥ የመውጣት ሕግ ነው ማይለወጥ። ሲወርዱ ግን ያስፈራል፣ የረገጡትን ያስጨብጣል። በዚህ ግጥም የመጀመሪያዎቹ ሁለት ስንኞች የግጥሙ አጠቃላይ ውቅር የተመሰረተባቸው መነሻዎች ናቸው። ገና ሲጀመር ተጨባጭ ሆነውን መሰላልን እንድናስብ ያስገድዱናል። ከዚያ በአይነ ልቦናችን መሰላልን እያስተዋልን አወጣጡን እናሰላል ስላለን ዘዴውን እያሰብን መሰላሉና እሱን መውጣት መውረዱ ምን ሊወክል እንደሚችል እናስባለን። በቀጣዮቹ መስመሮች አወጣጡን እንከታተላለን። እነዚህ 6 ስንኞች የመሰላሉን አወጣጥ ያሳያሉ። መሰላል የሚወጣ ሰው ምስልም ይመጣልናል። ሰውየው አንዱ የመሰላል ደረጃ ላይ ቆሞ ወደሚቀጥለው ደረጃ ለመሻገር እግሩን ያስቀድማል። ከዛም ከታች የሚያገኘውን ኃይል ሰውነቱን ወደ ላይ መመክፋት እጁ የደረሰበትን ደረጃ ይጨብጣል። እንዲህ ያለ ወደ ላይ መንጠላጠሉን ይቀጥላል። የመጨረሻዎቹ ስንኞች ሲወርዱ ግን ያስፈራል። የረገጡትን ያስጨብጣል። የሐሳቡ መቋጫ ናቸው። ላይ ወጥቶ የነበረው ሰው ቁልቁል በፍራት መውረዱን አጥብቀው ይናገራሉ። የግጥሙን ዋነኛ ጉዳይ በእነሱ ጠብቆ ይታሰራል። የተምሳሌቱ ምንጭ መሰላል ነው። ሰርክ የምናየው መሰላል በዘመኑ የነበረውን ስልጣን ላይ ለመውጣት የሚደረግ ጥበብ ወይም ብልሃት ነው የሚያሳየን። በስልጣን የመረማመዱን ብልሃት በአንዱ ድቀት ሌላው ሲንጠላጠል የተንጠላጠለው ኋላ ሲወርድ ሲጨንቀው ሲጠበው እንመለከታለን። ሁኔታው በመናውቀው ተጨባጭ ነገር ስለተወከለ ከልምድ በመነሳት ምስጢሩን እናገኛለን። ቀጥሎ በከፊል የሰፈረው የጎሞራው ጎጆ የጠላችኝ በተምሳሌት ዘይቤ ተጻፈ ግጥም ነው። እኔን የጠላሽኝ ያለ ምክንያት ነው ብመክርሽ አይደለም እንደሚከተለው ጣራሽ ይበል ሰቀል ግድግዳሽ ይስፋ ምሰሶሽ ይጠንክር አትቁረጭ ተስፋ ወለልሽ ጎዝጎዝ ጎጆ ጎጆ ይበል የውስጥሽም መደብ እኩል ይስተካከል ግድግዳሽ ይለጠፍ ሽንቁርና ቅዱ ከውጭ እየገባ አይቆንድድሽ ብርዱ ጣራሽ ችምችም ብሎ በደንብ ይሰራልኝ ያናቱ በረዶ እንዳይኮረኩመኝ ታዛሽ ሰፋ ይበል ካፍ እስከ ገደፉ መጠለያ እንዲሆን ከርታታ በዚያ ሲያልፍ ጓዳሽ ሰፋ ይበል ለጋን ማስቀመጫ መከር እንዲጎተር ለክፉ ቀን መውጫ እንዴት ታኮርፍ ያለሽ እንዴትስ ትጠይኝ ለገዛ ህይወትሽ ተመከር ይባልኩኝ ሰዎች ፍረዱልኝ ወይም ፍረዱብኝ የጎጆ ይመጥላት ሁኔታው ቢጨንቀኝ ከደጇ ላይ ሆኜ ባህዘኔ ሳኩኝ ጎጆዋ ቀጥብ ላይ ቆመች ጣራ ግድግዳዋ ያመረ መሰሷ የጠነከረ አይደለችም የዘመመች የተሸነቋቆረችና የሳሳች ውዱ ገላቢጤ ነች። ይህች ጎስቋላ ጎጆ በተምሳሌት ኢትዮጵያን በተለይ ደግሞ የ1950ዎቹን ኢትዮጵያ ተወክላለች። የአገሪቱን ኋላ ቀርነትና ድህነት የህዝቧን መጎሳቆል መበዝበዝ በባለስልጣኖች መረገጥ ገጣሚው በጎጆዋ ተምሳሌትነት ገልጾታል። ሹማምንቱ በህዝቡ ላይ ያደረሱትን በደልና ግፍ ያናቱ በረዶ እንዳይኮረኩመኝ በሚለው ስንኝ አምሮ ተናግሮታል። የኩልነት መብት መረገጡንና መስተካከል መሻሻል ያለበት መሆኑን የውስጥሽም መደብ እኩል ይስተካከል በማለት ገልጿል። በመጨረሻ የህዝቡን ስቃይና በደል የሀገሪቱን መቆርቆዝ በመናገሩ መጠላቱንና መገረፍ መሰደዱን ነው በምሬት የገለጸ። ተከታዩ የመቅደስ ጀንበሩ ግጥም ሻማን በተምሳሌነት በመውሰድ የተጻፈ መሆኑን ይመለከቷል። ሻማው ተራመደ ሄደ ጊዜውም አለፈ ወረደልን ስንል ዝናቡም ሲያካፋ ነጎደ እንደ ዘበት በረረ ከነፈ እንደ ታመከ ጨርቅ ተስፋችን ከረፋ ይታየናል ያልነው አብረቅራቂው ሻማ ደማቁ ብርሃን መምጣቱ ቀረና ደርሶ እንደ ጨለማ ድንግዝግዝ አለብን ያኔ ስንመኘው ልናየው በሩቁ እንደ ጧት ፀሐይ እንደ ንጋት ጮራ ቦግ ብሎ መድመቁ ኑቀረውኝ ብሎ ሲያባብል ሲጣራ ስንደርስ አጠገቡ ምን ነው አመርከሙ ምን ነው መርገብገቡ ለምን ነው መስለምለሙ ፏ ያለው ብርሃን ደምቆ መታየቱ ለማሞኘት ኖሯል ለማታለልኛን መዋቡ መፍካቱ ከሩቅ ብርቅ አበባ ቢከፍቱት ግን ተልባ። አያዎ አያዎ ዘይቤ ሁለት ተቃራኒ ሐሳቦችን በሚዙ ሐረጎች ወይም አረፍተ ነገሮች ውስጥ የሚታይ ነው። ከላይ ሲመለከቱት እውነትነት የሌለው ከእውነታው ጋር የሚጣረስ ነገር ያዘ ይመስላል። ጠለቅ ብለን ስንመረምረው ግን በውስጡ ረቀቅ ያለ ቢሆንም እውነትነት ያለው መሆኑን የሚያመለክት ገጽታ አለው። ለምሳሌ ህይወት ያለው በድን እያዩ አለማየት ላለመማር መማር የዝምታው ሁካታ አያው ዘይቤ ናቸው። በተከታዮቹ ምሳሌዎች ጉዳዩን ሰፋ አድርገን እንየው። ዝምታ ሲደመጥ። አቤት ጩኸቱ ዝምታ፣ ጆሮ ጠልዞ ናላ ሲመታ፣ ኮዲያ ወዲስ ያላጋ በመውገዱ ቋጥኝ ሲያናጋ። ነጎድጓድ ነው ዝምታ የገዛ ራስ ጉርምርምታ፣ የደምን ፏፏቴ ጉዘት የልብን ህይወታዊ ዑደት፣ እንደ ጢስ አባይ ፏፏቴ ቅኝት ሰማይ ሰቅሎ ዶሎ አዘቀት ያናገዋል ሲያዳምጡት። በውካታ ውስጡን ሞልቶ በጸጥታ ነፍስ ዘርቶ ካጽናፍ አጽናፍ አስተጋብቶ እንኳንማ ጆሮ ቀርቶ ይደመጣል ባይን ገብቶ። ነጎድጓድ ነው ዝምታ የገዛ ራስ ጉርምርምታ፣ እንዳፍላ ጎርፍ ይደነፋል ሳይቀዘቅዝ ያጓጉዛል፣ ታገር አገር ያዘልላል ማሚቶ አለው ይመልሳል። ነጎድጓዱ ዝምታ የገዛ ራስ ጉርምርምታ ገና ከእርሱ ጀምሮ አያው ያጋጥመናል። ዝምታን እንዴት ማዳመጥ ይቻላል? ዝምታ ድምጽ የለው ጩኸት የለው። በዘይቤው ግን እንድናዳምጥና እንድንሰማ ተጋብዘናል። ዝምታ ጩኸት አለመሆኑን እያወቅን ግን የግጥሙን ሐሳብ ለመረዳት እንፍጨረጨራለን። በዚህ በአይአው የተገለጸው ዝምታ ጆሮ ሲጠልዝና ሲያናጋ ሲያስተጋባ እንሰማዋለን። ሁካታውን ጉርምርምታውንና ድንፋታውን በዝነ ልቦናችን በለሆሳስ እናዳምጣለን። ይህ በዘይቤው የተሰጠን እድል ነው። በእውነታውማ ዝምታ ድምፅ አልባ መሆኑን እናውቃለን። በሚከተሉት ሁለት ግጥሞች ደግሞ ማፍረስም መስራት ነው፣ ሕያው በድን ሆኜ የሚሉት አነጋገሮች በአይ አውነታቸው ለግጥሞቹ የሰጡትን አገልግሎት ያጤኗል። አንድ አዲስ ተገኝቶ ሌላው ግን ካረጀ፣ የሚናደው ነገር ለአዲሱ ከበጀ፣ በዘመን መለወጥ እየተነወረ ይቅር ከተባለ ልማድ የነበረ፣ ጠቃሚ ከሆነ ሲነቀል ሲጠፋ፣ ማፍረስም መስራት ነው ይለናል ፈላስፋ። ሁለት ነፋሱም የሚናገር አይኔን ያበሳጨው፣ ካፋፍ ላይ አቁሞ ቀልቤን ያታልለው፣ ምሽቱም የሚናገር አይኔን የጋረደው፣ የቅርቤን የሩቄ አድርጎ ያሳየው፣ ቁሩም የሚመስክረው እግሬን የሸመቀው፣ ሕያው በድኖኜ እንድቆም ያደረገው፣ ውርጩም የሚተርከው አንጀቴን የበላው፣ አገኝሽ ይመስል ልቤን ያማለለው። ምጸት። አንድ ልጅ እናቱ ያስቀመጠችውን ብርጭቆ አንስቶ ሲሰብር እሰይ የኔ ልጅ ጎበዝ ብትለው፣ ልጁ የእናቱን መንፈስ በማስተዋል ጥፋቱን ስለሚረዳ ምን ማለቷ እንደሆነ በቀላሉ ያውቃል። ድርጊቱ ትክክል አለመሆኑን ይገነዘበዋል። ማሞገስ ነው ብሎም አያስብም። አንድን በስንፍናው አገር ያወቀውን ሰራተኛ አንተማ ትጉ ሰራተኛ ብንለው ከልማዱ ምን ማለታችን እንደሆነ ይታወቃል። የምር አለመሆኑም ግልጽ ነው። ሁለቱም አነጋገሮች ምጸት ናቸው። እንዲህ ያሉት ምጸትነታቸው የሚታወቀው በሚባሉበት ጊዜ ካለ ሁኔታና ከአውዱ ነው። የተናጋሪውን መንፈስ መረዳት አስፈላጊ ነው ማለት ነው። በዚህ አይነት በዕለታዊ ሕይወት ሰነፉን ጎበዝነህ፣ ቀጭኑን አቤት እንዴት ወፈርክ ጃል፣ ቀስ ብሎ የሚሄደውን ጎታታ ፈጣነህ በማለት በተቃራኒው መናገር የተለመደ ነው። ከዚህም በመነሳት ምጸት ሁለት ተቃራኒ መልኮች የሚታዩበት፣ አንደኛው ከላይ የሚታየው ድርጊቱን ወይም ሁኔታውን የሚያሞግስ መደረግ ያለበት መሆኑን የሚደግፍ፣ ሁለተኛው ደግሞ የሚነቅፍ የሚያጥላላ ወይም የሚያካኪስ ዘይቤ መሆኑን እንገነዘባለን። ምጸት ለመረዳት ያነጋገሩን አጠቃላይ ድምጸትና የተናጋሪውን የፊት መለዋወጥ ወይም የአካል እንቅስቃሴ ማስተዋል ይገባል። ዘይቤው በሳቅ ሐዘንን፣ በደስታ መከፋትን፣ በምክር ስድብን፣ በከበሬታ ውርደትን፣ በድል ሽንፈትን፣ በጎንዮሽ አነጋገር የሚገልጽ ነው። ለአብነት ያህል በምጸት ዘይቤ የተጻፉ ጥቂት ግጥሞችን እንመልከት። የመጀመሪያው የጸጋዬ ገብረ መድህን እንዳይነግርህ አንዳች እውነት ነው። ደንስ ጎበዝ፣ ደንስ ጀግና፣ ከረባትክን አውልቅና ሐሳብክን ልቀቀውና ኮትክን ሸሚዝክን ጣልና እርገጥ ጨፍር ደንስ ጀግና፣ ያን የሙዚቃህን ናዳ የኮንትራባሱን መብረቅ ልቀቀውና ይድበል ይድብለቅለቅ፣ ምድር በሆይታ ይጥለቅለቅ፣ ምንም ምን እንዳይታሰብ ሁሉን ሁሉ እንዳትረሳ፣ ደንስ ካካታው ይነስ፣ ጨፍር ወለሉ እስኪበሳ፣ ሃይ ሃይ ዋይ ሃይ ሃይ በልበት፣ የጃዝ ፋንፉር አንኳኳበት፣ ራስክን እንዳታስብበት፣ ሆበል ሪበል ምታበት፣ ፎክርበት አቅራራበት፣ አናፋበት ሸልልበት፣ የሲቃ ሳቅ አስካካበት፣ ሆያ ሆዬ በልጩህበት፣ ኡታ መንኮራኩሩን እስኪያሰጥመው አጓራበት፣ ጭንቅላትክን ግዘፍበት፣ ውቀጥበት ውገርበት፣ ዝግ ብሎማ ያሰበ እንደው ይነግርሃል አንዳች እውነት። አይዞህ በርታ ተደሰት፣ ዝፈን ጨፍር ነው የሚለው፣ ጥሩ ስራ ይዘሃልና በያስከው ቀጥልበት፣ ሰላምና ተዝናኖትህን የሚረብሽህን ነገር አታሰላስል፣ ብቻ ዝም ብለ ፈንጥዝ ይላል ከላይ ሲታይ ግጥሙ። ዋናው ጉዳይ ግን ይህ አይደለም፣ ድምፀቱ የብሽቀት የምሬት ነው። ደንስ የተባለውም ጀግና አይደለም፣ የማይረባ ዋልጌ እንጂ። ጊዜውን በተራ ጨፈራና ድልቅያ የሚያባክን ለወገን የሚጠቅም ምንም ስራ አልሰራህም በማለት ዘመናዊውን ሰው ነው ገጣሚው የሚወቅስ። በብርቅርቅ ህይወት ተከቦ አእምሮውን ውላለው ተግባር የማይጠቀምበትን ዘመና ይወቅሳል። ራሱን በፈንጠዝያ እየደለለ ፋይዳ አልባ ህይወት የሚኖር መሆኑን ይነግረዋል። እውነታውን ለመጋፈጥ ፍላጎት የሌለው መሆኑን በማውሳት በአእምሮህ አልተጠቀምክበትም፣ ረጋ ብለህ ያሰብክ እንደሆነ ደግሞ ሐቁን ስለምትረዳ ስራህ እውነታውን ላለመገንዘብ ተራ ፈንጠዝያ ሆነ ይለዋል ገጣሚው በምጸቱ። ደንስ ጀግና ሲል በተቃራኒው እባክህ ይቅርብ ነው የሚለው። ቀጥሎ የሰፈረው ግጥም ምጸትን ዋነኛ የሀሳብ መግለጫ ያደረገ ነው። ምን አለበት ግደል፣ ቀማ ቁረጥ፣ ህሊና ታዳምጥ፣ ብቻ ጋልብ ሽምጥ፣ አጥፍተህ አድፋፋ፣ መለከት ክንፋ፣ አቅና ያንተን ተስፋ፣ አቡነው አውድመው፣ ጸጸቱ ምንድን ነው፣ እያቃጠልክ ፍጀው፣ ባካ አትጨነቅ፣ ይበቃል ምክንያትህ እና ምን አለበት ፀሐይቱን ነጥቀህ ብታጨልምበት፣ የቱ ላይ ነው ኃጢአት፣ የቱ ላይ ነው ስህተት ሳለ ምን አለበት። ለተጨማሪ ምሳሌ የሚከተለውን ግጥም እናጢን። የእኔ ሳቅ ሁሉም ለየብቻው እንደተለያየ፣ የእኔም ሳቅ ለብቻው ከእኔ ጋር ቆየ፣ አየሁት ሰማሁት ሁሉን ተረዳሁት፣ ሳቄን ለማርከሻ ቢቸግር ጠጣሁት ቢቸግር በላሁት፣ እንደ ጎሽም ጠላ እንደ ባር ማሽላ፣ ሳቄን ለማርከሻ ከነገው መድረሻ መረጥኩት ጠራሁት፣ ይስቃል እንዲሉኝ ጥርሴን ተነቀስኩት። ንቡር ጠቃሽ ይህ ዘይቤ አብዛኛውን ጊዜ አንድን የኪነ ጥበብ ወይም የሥነ ጽሑፍ ሥራ ግለሰብ ወይም ድርጊት በግልጽ መጥቀስ ነው። ብዙ ጊዜ አንባቢው የደራሲውን ገጠመኝ እንዲጋራ የሚጠይቅ ሲሆን ለተገላጩ ነገር በተዛምዶ ድምቀትና ጥልቀት የሚሰጥ ነው። የብዙ ደራሲያን ንቡር ጠቃሽ ዘይቤ ቃሉ እንደሚያመለክተው የሚመሰረተው ከነበሩ ወይም ከኖሩና በታሪክ ከታወቁ ሰዎች፣ በታሪክ ከሚታወቁ አበይት ክንዋኔዎች፣ ከታወቁ መጽሐፍት፣ ከከተማ ስሞችና ከታላላቅ የኪነ ጥበብ ስራዎች ገጸ ባህሪያት መሆኑ ይነገራል። ይህን ዘይቤ በዕለት ተዕለት ሕይወት ሰዎች በንግግራቸው እያስገቡ ሀሳባቸውን ሲገልጹበት እናገኘዋለን። ስስታሙን ሻይሎክ ተንኮለኛውን ኢያጎ፣ ቆንጆና የዋሃውን ዴዝዴሞና በማለት የሼክስፒርን ተውኔቶች ገጸ ባህሪያት በመጥቀስ መግለጽ የተለመደ ነው። በመጽሐፍ ቅዱስ ታሪኮች ላይ የተመሰረቱ ንቡር ጠቃሶች ብዙ እንሰማለን። የራሄል እንባ ነባች፣ የኢዮብን ትዕግስት ይስጥህ፣ እንደ ሎጥ ሚስት ተከትሬ ቀረው፣ እንደ ጴጥሮስ ሶስት ጊዜ ካደ፣ ሩህሩህ ሳምራዊ ነው ይባላል። በሀገራችን ከታወቁ ልቦለዶች ለምሳሌ ከፍቅር እስከ መቃብር ካሳ ዳምጤን በመውሰድ እባክሱን ተወው ጉዱ ካሳ ነው፣ እህቴ የሰብለ ወንጌል ሆነችብኝ፣ ከአድማስ ባሻገር ደግሞ ያበራ ወርቁን ስብዕና በመውሰድ እንዳበራ ወርቁ በአንድ ሀሳብ የማይረጋ ሰው ገጠመኝ በማለት ሀሳብን መግለጽ ይቻላል። ጥሩ ድምፅ ያለውን ደግሞ ጥላሁን ገሰሰ በሩጫ ብርቱ የሆነን ሰው አበበ ቢቂላ ሲባልም እንሰማለን። ገጣሚያን ይህንን ዘይቤ ሀሳባቸውን ወይም ሊያሳዩ የሚፈልጉትን ጉዳይ የአንባቢን እውቀት በመገመት አጉልተው ሲገልጹ ይታያል። አዲስ ትውልድ የሚለውን የዮሐንስ አድማሱን ግጥም ዘርዘር አድርገን እንመልከተው። አስተውሱ አትዘንጉ ቃሉ ቃል ይወልዳል ያንን አሳድጉ ቀርቷል እንደ ጥንቱ ከሰማይ መውረዱ ይበጃል ከናንተ አንዳንዶች ቢወልዱ እንጨቱም ቃል ይሁን ቃል ወልዶ ቃል እንዲናገር በእንጨት ቃል ይቆማል እንጨት ያደርጋል እሳቱም ቃል ይሁን ቃል ወልዶ ቃል እንዲናገር በውሃ ቃል ይጠፋል ውሃ ያደርጋል ከእንጨት የወጣ ቃል በእንጨት የገዘፈ አይበገር ብርታቱ ከሳት የወጣ ቃል በሳት የገዘፈ አይመጠን ግለቱ ከውሃ የወጣ ቃል በውሃ የገዘፈ አይለካም ጥልቀቱ በነጭ በሳት በውሃ አዲስ ቃል ተወልዶ ቃሉ አካል ከገዛ ያጠፋው የለም ወይ የማይስማማውን ለባህሪው ለዛ ተወስኖ እንዳይቀር ይህ አዲሱ ቃል ቃል ይበል ይበል በሐልዮ ያለው ይሁን በነቢብ በነቢም ማልፎ ይውጣ በገቢር ሁሉም እያማጠ ቢወልድ አዲስ ቃል ይጠመቅ ነበረ ትኩስ ደም ጠበል በዚህ በአዲሱ ቃል በአዲሱ ሩካቤ ተገኝቶ ይወጣ ይገኝ ነበረ አዲስ ኃያል ትውልድ ሕያው ፍቺ የሚሰጥ ምስጢር የሚያወጣ የቀለጠ ብረት ሳይሳሳ የሚጠጣ እዚህ ገጣሚው በመጽሐፍ ቅዱሳዊ ንቡር ጠቃሽ ዘይቤን የተጠቀመው የዘይቤው ምስጢር ቃል ላይ ነው ያለው ቃል በመጽሐፍ ቅዱስ የረቀቀና የሰፋ ፍቺ ያዘለ ነው ቃል የወልድ አካላዊ ስም መሆኑን የሚታወቃል ወንጌላዊ ዮሐንስ ይህን እንደሚከተለው ገልጾታል በመጀመሪያ ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነበረ ሁሉ በርሱ ሆነ ከሆነውም አንዳች እንኳ ያለርሱ አልሆነም ቃልም ስጋ ሆነ ጸጋንም እውነትንም ተመልቶ በእኛ አደረ አንድ ልጅም ከአባቱ ዘንድ እንዳለው ክብር ይሆነውን ክብሩን አየን ወንጌላዊው እንደገለጸው ቃል ኢየሱስ ነው ቃል ወይም ኢየሱስ ደግሞ በመጽሐፍ ቅዱስ እንደተገለጸው የህይወት የመፈወስ የእውነት የመታረቅ ቃል ነው ቃል ለሰው ልጆች ሰላምን ፍቅርን መፈወስን አለመራብንና አለመታረዝን የሚያስገኝ ነው ተብሎ ይታመናል ይህን ገጣሚው በንቡር ጠቃሽነት መውሰዱን ቀርቷል እንደ ጥንቱ ከሰማይ መውረዱ በሚለው ሰነኝ እንረዳለን ገጣሚው በአገሩ ከላይ የተሰጡትን የቃል ባህሪያት ያዘ አዲስ ትውልድ እንዲፈጠር ይመኛል እንዲፈጠር የሚፈልገው አዲስ ትውልድ እንደ ኢየሱስ የሚያድን ራሱን አሳልፎ በመስጠት ከኃጢአት የሚያነጻ በድህነት ተቆራምዶ አበሳውን የሚበላውን በበሽታ የሚማቅቀውን ህዝብ ከሰቆቃውም ያላቅቅና በእሏ ተማጦ የቆረቆዘችውን አገሩን ከገባችበት የውድቀት አዘቅት የሚያወጣት ከቁስሏ የሚያድናት ደፋር ቆራጥ ሐቀኛና ራሱን ለህዝብ ሲል መስዋዕት የሚያቀርብ በዘመኑ ካለው የተለየ ትውልድ ነው የሚመኘው ገጣሚው እንጨቱም እሳቱም ቃል ይሁን ይላል የተፈለገው ጥንካሬና ቆራጥነት በትውልዱ ዘንድ እንዲሰርጽ ውሃውም ቃል ይሁን ይላል ጥልቀት እንዲገኝ ካልሆን ደግሞ እሳቱን እንዲያጠፋው እንጨቱም እሳቱም ውሃውም ባንድ ህልው ሊሆኑ ይገባል ለክ እንደነዚህ በሆዋሬ መኖር አዲስ ትውልድም ባንድ ሆኖ ህዝቡን ከሰቆቃው የሚያላቅቅና ለሀገሩ ቤዛም ይሆን ነው እንዲህ አለ ቤዛም እንዱባን ትውልድ ደግሞ በቀላሉ አይገኝም አዲስ ፍጡር አዲስ ስብእና ነውና ገጣሚው ግን ምኞቱን ገልጿል ሁሉም እያማጠ ቢወልድ አዲስ ቃል ይጠመቅ ነበረ ትኩስ ደም ጠበል በማለት ይገጣሚው በንቡር ጠቃሽ ዘይቤው የተመኘው ትውልድ ህዝቡን ለማዳን በሚያደርገው ተግባር ሁሉ በመታከት ወገቤን ብሎ ከመታገልና ራሱን መስዋዕት ከማድረግ ወደ ኋላ የሚል አይደለም የቀለጠ ብረት ሳይሳሳ የሚጠጣ ነው ቆራጥ አስተዋይ ራሱን ከሌሎች ሲል አሳልፎ የሚሰጥ ቤዛም እንዱባን ነው ጸጋዬ ገብረ መድህንም መጽሐፍ ቅዱሳዊ ንቡር ጠቃሽን ከሚጠቀሙት ገጣሚያን አንዱ ነው ላብነት ያህል ሊማ ሊሞ ከተሰኘ ግጥሙ ከፊሉን እናጢን ተከናምቦ ተሸላልሞ ተንደላቆ ሊማ ሊሞ ሊሞ ጨረር ባደመቀው ጭጋግ ዙሪያ ዘርፉን ህዳግ በንዳድ ሐሩር ምድጃ ፍም አንጥፎ እንደ ስጋጃ ሰማዩን ቁልቁል ዘንጥፎ በብብቱ ጉምታ አቅፎ የአድማሳቱን ፍንጣቂ ለግሩ መርገጫ አርከፍክፎ እንደ ፍካሬ ኢየሱስ ቃል እንደ ሙታን የግዞት ህግ ተውተብትቦ ተጥለፍልፎ ተቆላልፎ እንደዛር ድግ በምድር በሰማይ ዳር ድንበር በህዋው ዓለም ክልል ጥግ በሲኦል ጠፈር መሰላል የብስ ከጠፈር ታድሞ ጥጉን እንደራዩ አውታር ከነአክናፉ ቁልቁል ዘሞ እንደ እንጦሮጦስ በራጥር በአለት ናዳ ተረምርሞ የጉም ከናዱን እንደጣር ወደ ምድር ማዕዘን ቆልምሞ እንደ ባቢሎን ግንባጥር ቋንቋ ለቋንቋ ሳድሞ አልበገር አልደፈር አልሰበር ያለን ከርሞ ሊማሊሞ የቁም እርሙ ጠፈራዘር ሊማሊሞ ዛሬ እንደ ስለት ሀጅ ፈለግ በግብረ ጉንዳን ተተልሞ ሰማይ ከምድር ተደላድሎ ተኮትኩቶ ተከርክሞ በዲማሚት ተፈልፍሎ ድልድይሁን ሊማሊሞ በዚህ ግጥም ጸጋዬ ገብረ መድህን ስለታወቀው የሊማሊሞ የተራራ ሰንሰለት ነው የሚናገረው። ሊማሊሞ ከደባርቅ እስከ አዲ አርቃ የተዘረጋ ተራራ ነው። ይህ የተራራ ሰንሰለት ብዙ ጊዜ ሲጠቀስ ይሰማል። ሊማሊሞ ሆኖ ይታያል ተከዜ የሊማሊሞ እንዳገት ወጣው ተክጂ እየተባለም በዘፈን ውስጥ ተጠቅሷል። ይህን የታወቀ ተራራማ አካባቢ ገጣሚው ፍካሬ ኢየሱስን ሲኦልን የባቢሎንን ግንብ ገብረ ጉንዳንን የመሳሰሉትን በንቡር ጠቃሽነት በማስገባት ነው የገለጸው። የነዚህን አገባብ በዝርዝር ማየቱ የንቡር ጠቃሽነቱን ምስጢር ለመገንዘብ ይረዳል። እንደ ባቢሎን ግንብ አጥር ቋንቋ ለቋንቋ ሳድሞ በማለት ሊማሊሞን የቆመ ሰማይ አጠገብ የሚደርስ ተራራ ሳክሎታል። ባቢሎን በመጽሐፍ ቅዱስ ከዘመነ ኦሪት ጀምሮ የታወቀች ቦታ ናት። በዘመነ ኦሪት በመድር አንድ ቋንቋ ነበር ይባላል። በዘመኑ የነበሩትም ሰዎች እግዚአብሔርን ሰማይ ወጥተው ማየት ይፈልጋሉ። ታላቅ ግንብም ይገነባሉ። እግዚአብሔርም ይህንን ተግባራቸውን አልፈቀደምና ሊቀጣቸው ወሰነ። ኑን ንውረድ አንዱ ያንዱን ቋንቋ ነገር እንዳይሰማው ቋንቋቸውንም በዚያ እንደባልቀው ብሎ ቋንቋቸውን የተለያየ አደረገው። ያቺ ቦታ ከዚያን ጊዜ ጀምሮ ባቢሎን ተባለች። ሊማሊሞን ባነጻጻሪ ዘይቤ ከባቢሎን ግንብ ጋር በማምጣት የተራራውን ከፍታ ወይም ትልቅነት አሳይቷል። ሌላው ከሲኦል ጋር ያነጻጸረበት ነው። እንደ እንጦሮጦስ በር አጥር በአለት ናዳ ተረምርሞ በማለት ማንም ፈንቅሎ ሊከፍቶ አይችልም ተብሎ ከሚታሰበው ከሲኦል ጋር በር ጋር በማነጻጸር ሊማሊሞን የጠንካራ አለት ክምር ነው ብሎታል። በክርስትና እምነት ሲኦል የሳት ላንቃ የሚወናጨፍበት ነጎድጓድ የሚያስገመግምበት ትልወም ማንቀላፋበት ማንም ደፍሮ የማይጠጋው የስቃይና የጭንቅ ቦታ ነው። የሊማሊሞን ተራራ ያፈጠጠና ያፈነገጠ ድንጋይ ከዚህ ከሲኦል በር መዝጊያ ጋር በማነጻጸር ነው ገጣሚው በዘይቤው የገለጸው። እንጦሮጦስን ያየው ባይኖርም በአማኞቹ አይነ ህሊና የተቀረጸ በመሆኑ ተራራው የቱን ያህል አስፈሪ እንደሆነ መገመት አያዳግትም። ሌላው ንቡር ጠቃሽ ዘይቤ እንደ ፍካሬ ኢየሱስ የሚለው ነው። ፍካሬ ኢየሱስ የወደፊቱን መተንበያ ምጽአት በሚባለው ጊዜ የሚሆነውን ሁሉ የሚናገር ተብሎ የሚታመንበት መጽሐፍ ነው። ንቡር ጠቃሽ መሰረት ያደረገው በምጽአት ቀን ይሆናል ተብሎ የሚታመንበትን ጉዳይ ይመስላል። ምጽአት ክርስቶስ ይመጣበታል ተብሎ የሚታመንበት ጊዜ ነው። የጻድቃንና የሃጣን የፍርድ ቀን መሆኑን ይናገራል። ይህ ዕለት እጅግ አስፈሪና ምስጢሩ በቀላል የማይደረስበት ቀን ነው። ገጣሚው የሊማሊሞን ገደላ ገደል አስፈሪነት ምስጢር አይረሴነት ለመግለጽ ነው በንቡር ጠቃሽ ዘይቤ ተጠቀመው። በሊማሊሞ የተሰራው የመኪና መንገድ በከፍተኛ ጥበብ የተሰራና የሚደነቅ መሆኑም በሌላ ንቡር ጠቃሽ ዘይቤ ተገልጾ እናገኘዋለን። በገብረ ጉንዳን ተተልሞ የሚለው ሀረግ ይህንን ያመለክታል። ይህም ዘይቤ መጽሐፍ ቅዱሳዊ ነው። በምሳሌ ምዕራፍ 30 ቁጥር 24 እስከ 26 በምድር ላይ አራት ጥቃቅን ፍጥረቶች አሉ። እነርሱ ግን እጅግ ጠቢባን ናቸው። ገብረ ጉንዳን ኃይል የሌላቸው ህዝቦች ናቸው። ነገር ግን በበጋ መኗቸውን ይሰበስባሉ የሚል እናገኛለን። ይህ አባባል ጥበበኝነታቸውን ያመለክታል። ገጣሚውም በሊማሊሞ ተራራ ላይ የተሰራው የመኪና መንገድ የረቀቀ ጥበብ ባላቸው ሰዎች የተሰራ መሆኑን ለማሳየት በንቡር ጠቃሽነት ወስዶታል። ገብረ ጉንዳን ዛሬም ብቻ ሳይሆን ነገንም የሚያስቡ አዋቂዎች መሆናቸው እንደተገለጸ ሁሉ መንገዱን የሰሩትም የወደፊቱን የህዝቦች መገናኘት አስበው የሰሩት መሆናቸውን ግጥሙ ያመለክታል። ንቡር ጠቃሽ ዘይቤን ለመረዳት ገጣሚው ለሐሳቡ መግለጫ ከመጽሐፍ ቅዱስ፣ ከታሪክ፣ ከሥነ ጽሑፍ ሥራዎች ወይም ከሥራቸው ከታወቁ ሰዎች የወሰዳቸውን ማንጸሪያዎች ማወቅ አስፈላጊ ነው። እውቂያው ከሌለ ግን ግጥሙን ሙሉ ለሙሉ ለመረዳት ችግር ሊያጋጥም ይችላል። ለምሳሌ በሚከተለው ግጥም ውስጥ ያለው ንቡር ጠቃሽ ዘይቤ ሞዛርትና ሳሊየር የሚባሉ ሁለት ሰዎችን ይጠቅሳል። የግጥሙን ይዘት ለመረዳት የሞዛርትንና የሳሊየርን ማንነት ማወቅ አስፈላጊ ይሆናል። መሆን አለመሆን፣ ያ ሳሊየር ምንኛ ያንጀቱ ደረሰ፣ ሞዛርትን አጥፍቶ ላፍታ ተነፈሰ። እቺ ጥበብ በእውነት ሰውን ካፈቀረች፣ ሰው መሆን ለሚሻው ፍቅርን ባካፈለች፣ እሷ እጅግ ንፉግ ስስታም ደብተራ፣ የሚወዳት ብዙ ከሊቅ እስከ ተራ። የአንድ ጥበብ አባት የአንድ ጥበብ ጌታ፣ ለመሆን ይድሃል ባገኘው ገበታ። ግን አድሜ ልኩን ቢያወጣ ቢያወርድ፣ ሳሊየር ሞዛርት አይሆን ለምኞት ቢሰግድ። ሞዛርትም የራሱ ሳሊየም የራሱ፣ አንዱ አንዱን አይሆን ምን ቢጨናበሱ። አይንን ከአበባ ጆሮን ከሙዚቃ፣ ጣትን ከፒያኖ ብራናን ከመቃ፣ ብዕርን ከወረቀት ብሩሽን ከሸራ፣ ምን ደግሞ ቢጥሉ መሆን ቢከጅሉ፣ ሞዛርትና ሳሊየር ማለት ለየቅሉ። ሁለቱም ፈልገው መሆንን አልሆኑ፣ ምኗ ሳሊየር ሆይ ነፍሱን መኮነኑ። ሞዛርትም ሳሊየርም ሳሊየርን፣ ያው ዞረው እየራሳቸውን። በስመ አዳሪ መኖሪያውን ጠርቶ ነዋሪውን፣ ነዋሪውን ጠርቶ መኖሪያውን የሚያሳይ የንግግር ስልት ነው። በአንድ አካል ወይም ቦታ ውስጥ የሚገኝን ወይም የሚኖርን ነገር በመጥራት ስለተገኘበት ወይም ስለሚኖርበት መግለጽና መናገርን፣ በሌላ በኩል ደግሞ በመኖሪያው ወይም በመገኘው ነዋሪውን መግለጽን ያመለክታል። ለምሳሌ ንጉሥ ለማለት ዘውድ፣ ዳኛ ለማለት ወንበር፣ የኢትዮጵያ መንግስት ወይም ሕዝብ ገለጻ ለማለት ኢትዮጵያ ገለጸች፣ የቆላና የደጋ ሕዝብ ተራበ ለማለት ቆላና ደጋ ተራበ፣ አንዲት ቆንጆ ልጅ አየው ለማለት አንዱ ባፍንጫ አየው፣ ሰውየውን ለማየት እፈልጋለሁ ለማለት አይኑን ባየሁት፣ ሰርክ የምንሰማቸው በስመ አዳሪዎች ናቸው። ይህ ዘይቤ ገጣሚያን በሀሳብ መግለጫነት እየመረጡት ሲገለገሉበት እናገኛለን። ቀጥሎ የተጣጠፈ አንጀት ከሚለው የሰይፉ መታፈሪያ ግጥም ከፊሉ ለአብነት ያህል ተጠቅሷል። የተብረከረከ ጉልበት መጓጎል መጓጉል መጓጉል ያለ ውጤት፣ ያማማመው ቁርጭምጭሚት የደካከመው ሰውነት ባዶ አንጀት፣ ይህን ይዞ ከጥሏ ስር በቀትር የሐሩሩ ብርቅርቅታ እያጨናበሰው በብዥታ፣ ተጣጥፎ ግንዱን ተደግፎ ቁጭ ብሏል አርፎ። በእውነት ነበረና ደክሞት፣ በጣም በጣም ደክሞት፣ ያ ድንጋይ ፈለጣ መኪና ላይ አውጣ፣ አመቅ አርግ አስጥጣ፣ ብዙ ነው ብዙ ነው ጣጣው። የቀን ሙያተኛው ተገዝቶ ባንድ ብር እሱ ይውላል፣ ሽቅብ ሲል ቁልቁል ሲል ድንጋይ ተሸክሞ የኑሮ አስታሞ። ከባዱን አድካሚውንና ቅዋ ጨማቂውን ድንጋይ ፈለጣ የሚሰራ ሰው ነው የምናየው። በጠራራ ፀሐይ የሚለፋውን ጎስቋላ የሰውነት ክፍሎችን በመጥራት ነው ገጣሚው ልፋቱን ድካሙን እንድናይ ያደረገው። የተጠቀሱት ጉልበት፣ ጣት፣ ቁርጭምጭሚት፣ አንጀት ሰውየው ራሱን ነው የሚገልጹት። በእነዚህ የሰውነት ክፍሎች መጎዳት የእሱን ጉዳትና የስቃይ ውሎ በአይነ ህሊናችን እንድናይ አድርጓል ገጣሚው በመረጠው ዘይቤ። ተከታዩ ግጥም ደግሞ በማደሪያው አዳሪውን ወይም በመኖሪያው ነዋሪውን በመጥራት የተመሰረተ ነው። ቶሎ ለመሰልጠን ንገሪኝ እንግሊዝ፣ አንቺ ትንሽ አገር ለዓለም የከፈትሽው የኢንዱስትሪን በር። ንገሪኝ አውሮፓ፣ በእግዜር ተማጠንኩሽ፣ አንድ ሳት ደብቂ እንደምን ሰለጠንሽ። አሜሪካም አምጪ፣ ምንድን ነው ሚስጥሩ፣ እንዴት ተሰልጥኖ እንደሚገኝ ብሩ። በቬትናም በአፍሪካ በእስያ ምትነዢው፣ እንደምን ሰልጥነሽ ብሩን አገኘሽው። በአፍንጫዬ ይውጣ አልፈልግም ብሩን፣ ንገሪኝ ንገሪኝ ንገሪኝ ምስጢሩን ጥበቡን። ጃፓንም ንገሪኝ የሩቅ ምስራቅ አገር፣ ቶሮ ለመሰልጠን ምን ላድርግ ምን ልፍጠር። አስጠንቁለሽ ነው ወይ ዶሮ አርደሽ ወሰራ፣ ለአድባርሽ ላውጋርሽ ለፉጂ ተራራ፣ ወይስ ነው ለኢየሱስ ለቡድሃ ጸለይሽ እባክሽ ንገሪኝ እንደምን ሰለጠንሽ? ገጣሚው እንግሊዝ ሲል የእንግሊዝን ህዝብ፣ አውሮፓ ሲል የአውሮፓን ህዝብ፣ አሜሪካ ሲል የአሜሪካን ህዝብ፣ ጃፓን ሲል የጃፓንን ህዝብ መሆኑን ያጤኗል። ቀጥሎ የሰፈረው ግጥም ደግሞ ለዚህ ዘይቤ ተጨማሪ ምሳሌ ሊሆን ይችላል። ልቤ ከኔው ጽና፣ ናፍቀህ የናፈቀህ፣ ብታስብ ያሰበህ፣ ብትወድ የወደደህ፣ ወዳጅ የለምና ከርታታው ገንዘቤ፣ ልቤ ከኔው ጽና። ለወደድከው ወዳጅ ለፍቅር ያደርህ፣ ላመንከው ሰው ታማኝ ልቤ ሟች ነበርህ። ታዲያ ምን በወጣህ ማን ብለህ ትጎዳ፣ ስትቀርበው በሚርቅ ስታምነው በከዳ፣ ስታስብ ለረሳው እያየህ ላለፈ፣ ንጹሕ ማንነትህ በከጂ ካደፈ፣ ላፈቀርከው ፍቅር ለወደድከው መውደድ፣ ምላሽ ካላገኘህ ለመንገድህ መንገድ፣ መሰልህ ከጠፋ የሚቆይ አምነኸው፣ ብቻህን መንደድህ መቃጠልህ ምን ነው? ናፍቀህ የናፈቀህ፣ ብታስብ ያሰበህ፣ ብትወድ የወደደ ወዳጅ የለምና፣ ባካኙ ንብረቴ ልቤ ከኔው ጽና። ልብ ካልከው ልቤ ለልብህ ቁም ነገር፣ የወርቅ የእንቁ ምላሽ ሆኗል ድንጋይ ጠጠር። አዙረህ ወይ ዙረህ ገለባብጠህ የው፣ እከሌን ከከሌ ጥሬ ብስሉን ላየው፣ ተው ልቤ ተመከር የተወህን ተወው። ናፍቀህ የናፈቀህ፣ ብታስብ ያሰበ፣ ብትወድ የወደደ ወዳጅ የለምና፣ ብቸኛው ጥሪቴ ልቤ ከኔው ጽና። አሊጎሪ። ይህ ዘይቤ ለረቂቅ ሀሳብ ባህሪ ወይም ድርጊት ተጨባጭነትን ወይም ሰውነትን በመስጠት የሚመሰረት ነው። ለምሳሌ ጥበብ ድንቁርና፣ ትህትና፣ ቅንነትና ክፋት የመሳሰሉትን የሰው ባህሪያት አግዝፎና ተጨባጭ አድርጎ ሰዋዊ ባህሪ አላብሶ ሲናገሩና እንደ ሰው አንዳንድ ድርጊቶችን ሲፈጽሙ በማሳየት የሀሳብ መግለጫ ማድረግ ነው። አሊጎሪ አብዛኛውን ጊዜ ስነ ምግባራዊና መንፈሳዊ አስተሳሰቦችን ለማንጸባረቅ በሚጻፉ ስራዎች ላይ የሚታይ መሆኑ ይነገራል። ቀጥሎ የሰፈረው ምሳሌ ዮሐንስ አድማሱ ፍርሃትን በአሊጎሪ የገለጸበት ነው። ፍርሃት የእኛ ጌታ። ፍርሃት የገዛን እኛ የፍርሃት አገር ዜጋ፣ በፍርሃት ብቻ መቼም መውጫ መግቢያችን የተዘጋ፣ ያለንበትም ቤቱ ሁሉ መላው አየሩ ተነፈገ፣ በውስጡም ያለነው እኛ ሰውነታችን ጠወለገ። ተው ልቀቀን ተው ባክህ፣ እንደምን እንሁን ያንተ ዜጋ፣ እስኪ ሙትልን እስኪ ጥፋ፣ ሕይወታችንን አትዝጋ። እስካሁን ድረስ እስከ ዛሬ እንዲያተክዘን ብናየው፣ እረ መች ነው ሰዓቱ ይህ ያንተ ጊዜ የሚያልፈው? እስኪ ተጠየቅ እንጠይቅህ ፍርሃት የኛ ጌታ፣ እኛም ብቻ ነው ወይስ አሉ ያደረጋቸው አውታታ? እረ ምንድን ነው ምስጢሩ ያገዛዝህ ሁሉ መሰረቱ? ከቶ ምንድን ነው ስልጠትህ ይህ ሁሉ ፍጥር መራቆቱ? ብርታት ድፍረትን ጥሎ ወኒ መቁረጡን አሽቀንጥሮ፣ ለአንተ ብቻ እንዲመገዛቱ እራቁቱን ሆኖ ተዘርዝሮ። የሚከተለው የከበደ ሚካኤል ግጥምም በአሊጎሪ የተጻፈ ነው። ያለውን ማጥፋፋት ገበያ በማይሆነው ገብታ በማይሆነው ሁሉን ቅጥ ማሳጣት ለሷ ቁም ነገር ነው። የምትሄድበትን ሳታውቀው ጨርሳ፣ እውሯን የምትሮጥ እንዲያው በዳበሳ፣ ሳትፈራ ሳትሰጋ ሳታስተውል አስባ፣ እያቅነዘነዛት ገደል የምትገባ። አውቃለሁ ትላለች እውቀቷን በታትና፣ ክልፍልፍ እብድ ነች እመት ድንቁርና፣ የጥፋቷ ብዛት ልክ የለውምና። በዚህ ግጥም ረቂቋ ድንቁርና ተጨባጭ ሆና ቀርባለች። ገጣሚው ለድንቁርና ሰብአዊ ባህሪ ሰጥቷል። ድንቁርናን አጉል ቦታ መግባት፣ የምትሄድበትን ያለማወቅ ያለማስተዋልና የእብደት እንዲሁም ሌሎች ባህሪያት ተሰጥቷት ነው እንደ ግዙፍ አካል ተቆጥራ የተገለጸችው። ቀጥሎ በሰፈረው እንዲነው ጨዋታ በሚለው የአረጋይ ሰይፉ ግጥም የሰው የተለያዩ ባህሪያት ቅንነት፣ ይሉኝታ፣ ትህትና፣ ትጉህነት፣ የዋህነት፣ ፍቅር፣ በአንድ ቡድን ስስት፣ ምቀኝነት፣ መሰሪነት፣ አልዋልታ፣ ክህደት፣ እብሪት፣ ጥላቻ፣ ቅናት በሌላ ቡድን ሆነው እንደ ሰው ኳስ የሚጫወቱበት ትዕይንት ይታያል። ገጣሚዋ ሀሳቧን በአሊጎሪ ዘይቤን የገለጸችው እንዲህ ነው ጨዋታ። በአዋቂነት በአጥቂነቱ አሸባሪ፣ በጎል ጥበብ የረቀቀው፣ የቅንነትን በረኛ ይሉኝታን የገነደሰው፣ سست لمكنينت أكبرو بقراكنف مسارينت بماتالل تهتنان تلوات التف السواز مبلا كرفف فف كرفف ماجيون يمتكال التف تقوهنت برجمو كما أزن هنا بتمتا قب لتكي تاملتج ببرونج التقشتا بالتاسبه مكروا بطرتوا تقوتتو بيجاون كاردو طبات بتقوهنت دانيو لالو بالتا تسطات قطلو مازن ورورو يمحالو كهادينت اكرو بيلغا كواسوان يوهنت تندردرو ابردات اندات غون ابريت دنگت متانا نطقوت كمرب درغم يسلام بودن امبل فكر راسون يازه يتورنتوچ اسلطاي طلاچا گن فنتزه گول علاغباب مهونول لدانيا سلاطقومچ بهوكت وگنوچ ادما بقاي كارد اونت تاگدچ ለምሳል በመትኳ ተስፋ ተቀየር ተባለች በብያኔው ተደስተው የግፎ ዳጆች ሲስቁ ትግስት ላይ ያፋጩ ያፌዙ ሲሳለቁ በኳስ አያያዘዲያቸው እነ በቀል ተሸለሙ እነ ዝርፊያ እነ ቅናት እነ ማታለል ተሾሙ በጉሩም አራጋቢነት እነ ወረት እነ ውሸት እነ አርሎ ተደነቁ እነ ቸርነት ጫዋነት ተዋረዱ ተሳቀቁ በእምነት መኖር ተሳናቸው አፈር ተሸማቀቁ አፈሩ ተሸማቀቁ የክፋት ቡድን አይሎ ብዙ መቶ ጎል ሲያገባ የነመልካምነት ቡድን አንዲትም ዋንጫ ሳይያገኝ 2000 ዘመን ጠባ።